ማንኛው ብርቱ እንደሆነ ለመለየት ፍልሚያ ማድረግ ማለት ነው። ሸዲድል ሚሃል ማለት ኃይሉ የበረታ ጌታ ሚሃል የሚለው ማሐለ ይማሂሉ ከሚለው የመጣ መስደር ነው ያለው ነው። ሰጃጅ ማለት ነው። ማሐልቱሁ ሚሃለን በለመናገር ስላለ አረብያው ማሐልቱሁ ሚሃለን መፋለምን ተፋለምኩ ስላለ በሌላ አረብያ ሲቀር ኢዛቃወይተሁ ስትፋለመው ኢዛቃወይተሁ ስትፋለመው አንድን አካል አካ የተበየነ ግልጽና ጉልህ እንደሆነ አይኩን አሸድ ማንኛው ብርቱ እንደሆነ ለመለየት የሚደረግ ፍልሚያ ምን ይባላል? ሙማሐላ ይባላል። ሙማሐላ ማለት ምን ማለት ነው? ፍልሚያ ትግል ማለት ነው። ትግል ማካሄድ መፋለም ማለት ነው። መፋለም ትግል ማካሄድ ማለት ነው። ማንኛው ብርቱ እንደሆነ ለመለየት የሚደረግ ፍልሚያ ሙማሐላ ይባላል። ይሄ ዲክሽነሪ ጥሬ ትርጉሙ ነው። وقال ابن الاعرابي ابن الاعرابي من يلالو انهم لغوي ناتشو المحال المحال معناته باطرو المكرو سيرا معناته سيرا معناته سيرا ويم دغمو ادما معناته فهو سبحانه جيتاچن قرات يتغباو جيتا شديد المكر سيراو يبرتا وشديد الكيد تنكولو يبرتا نو الله ادماوم يبرتا نو كيدوم يبرتا نو كيدنا مكر تمساكاي ترغمنا يلاتشو باامارينو ليو نكاجينن መክረን አድማ ይሉታል ከይድን ፌራዌን ተንኮል ይሉታል ፌራዌን ተንኮል ይሉታል ግን ተቀራራቢ ናቸው አድማ ፌራ ነው አድማ ነው የሚታስብ ሚሃል ማለት አዕራቢ ምንድነው አሉ ሼኹ አልአዕራቢ ابن الاعرابي አልሚሃሉ አልመክሩ ፌራዌንም አድማ ነው አሉ ፈሆ ሱብሃነ ጥራት የተገበው ጌታችን ሸዲዱል መክሪ አድማው የበረታ ነው ወሸጂዱ ለከይዲ ሴራው የበረታ ነው ጌታችን። ይሄ ማለት ምን ማለት ነው? ባህሪው ነው ሴራ? ሴራ ማለት አይደለም። ሴራ ለሚጠነጥሱ ሴራ ለሚያደርጉ ሰዎች ሴራቸውን አጸፋ ይፈጣል ማለት ነው እንጂ በባህሪው አላህ ሴረኛ አይደለም። አላህ ሴረኛ አይደለም። ወልመክሩ ሚንላህ ሴራ ማለት ከአላህ ከአላህ ሴራ ማለት ኢሷሉል መክሩሂ መጥፎን ነገር ማድረስ ነው ለማመየት ተፈቅዶ ወደሚገባው አካል። ሸረኛ አንድን ሰው ሸረኛ ስንለው በጣም መጥፎ ስድብ ነው። እከሌ ሸረኛ ነው፣ እከሌ አድመኛ ነው፣ እከሌ ተንኮለኛ ነው ማለት አደጋ ነው። ለነፍስ ለማይገባው አካል ነው የሚያደርገው። አላህ ግን ለሚገባው አካል ነው የሚያደርገው። ስለዚህ አላህ ማኪሩን ለመየምኩ ሸራ ለሚያፈር ሰው ለሸራው አጥፋይ መስጠቃት ያለው ጌታ ነው ማለት ነው። ወልመክሩ ሚንላህ ከአላህ አድማ ማለት ኢፋሉል መክሩ አንድ የማይፈልግ መጥፎ ነገር ማድረስ ነው ወደማን ኢላ ማ ይስተሐቁ ለሚገባው አካል ምን ሐይቱ ላይ ስሩት በማያውቀው መልኩ ባልጠበቀው አቅጣጫ ይልከበታል። ይሄ ማለት ገብታችኋል? ኢሳን ለመስቀል ሲሯሯጡ ሊያስፈቅል ሊገድል ቀድሞ የገባው ሰውዬ ምን ሆነ? ምን ሆነ? ራሱ ኢሳ ሆነ፣ ራሱ ተፈጠረ። ፊቱ ምን ተደረገበት? ኢሳን መስሎኝ ታዲያ በማያውቁት መልኩ ሲያ ለከረው አጥፋፈጥ ማለት ነው። አላህ ወቀውሉ የሚለው ቃል ወመከሩ ወመከሩ አደሙ አይለዲነ አሐሰ ኢሳ እንዛ ኢሳ ውጥ ያገኘላቸው ምንሁሙል ኩፍር ከሄደታቸው ኢሳ የተረዳቸው ሰዎች አሉ። አሐሰ ኢሳ ኢሳ ወቀባቸው ያገኘላቸው ምንሁም ከነሱ አልኩፍር ከሄደታቸው ጎልቶ ወጣው በኢሳ ጊዜ እነዚህ ከሄደታቸው ኢሳ ያገኘባቸው ሰዎች አሴሩ አደሙ ወሁም እነዚህ ሰዎች ኩፋሩ በኒ እስራኤል የበኑ እስራኤል ከሃዲያኖች ናቸው። የበኑ እስራኤል ከሃዲያኖች ናቸው። የኢሳ ነብይነት አንቀበልም ብሎም ቢቃላ ነው ያሉት ናቸው። መርየም ዝሙ ሰተው ልብቱ ነው ያሉት ከሃዲያኖች ናቸው። ዳዕዋውን አንቀበልም ያሉት ናቸው። ወም ኩፋሩ በኒ እስራኤል እነሱ አደሙ አለዚነ እነዚህ አድመኞች ለነዚህ በኑ እስራኤል ከሃዲያኖች አራዱ አክሰቡና ነው ያደሙት ከተለ ኢሳ ኢሳን ለመግደልና ወሰልብ ለመስቀል ማለት ነው። ለመስቀል ሶሊድ ማለት መስቀል ማለት ነው። ሶሊድ ማለት ደግሞ ራሱ ስቅላቱን ማከሄዱ አክሽን ነው። ወሁም ወነከሩ አደሙ አይለዲነ አሐሰ ኢሳ منهم الكفر እነዚህ ኢሳ ክህደት ያገኙባቸው ሰዎች ወሁም እነሱ ኩፋሩ በኒ እስራኤል የበኒ እስራኤል ከሃዲያኖች ናቸው። አለዚነ እነዚህ ሰዎች አራዱ አሰቡ ከተለ ኢሳ ወሶልብ ኢሳን መግደልንና መስቀልን አሰቡ። ወልመክር ወልመክሩ እንደገና ለጋው ውስጥ ይገባል። እዚህ ቦታ ላይ መክር ማለት ፊዕሉ ሸይእን የሆነ ነገር ማከናወን መፈጸም ነው። ይራዱ ቢሂ ቢደ ተቃራኒን አስቡ። ተቃራኑን አስቡ የሆነ ነገር ማድረግ ነው። ፍላን ማለት ነው ሴራ ፊለፊት። ፊለፊት የምታየው ጥሩ የሚያብለጭልጭ ነገር ነው ከጀርባ ግን ነገር አለ። እንደዛ ነው። مكر مكر يفعلون المكر معنى نامتكو أهلا شنيا مكرنا كورو لإسلام رجعتا يدرق الله تعالى ولكن يوراء حاشي كجربة واقل لرامي قرأنا مكر ما لك هنا يهونا نجل لن ينتج عبابا ينسل يمي أشبر رك جس سنن عبيت الجس المكال من النجر يصارونا فهلا قل لرامي لكتاني فعلونا هالكفار كما فعلوا بالأحباش والمكر مكر ما لك فعل شيء يهونا النجر مسراتنا يرادوا به بيبدو يسوتك عراني تحسبه يمسلقوا في الذي كان لوارده يهونا نجر مسرات مكر بالك سيرا ما لك يهونا نجر مسرات جل يرادوا به تحسبه بطنه بيبدو يسوتك عراني تحسبه شيء سرى ايه من بالك مكر بالك ومكروا آخروا ما لك من ما لك يهونا نجر سروا كجربة يهونا نجر أحسبه ما لك ومكر الله اللهم آخره آخروا أجمامتوا ومكر الله اللهم أجمع درجة براته أجمع درجة مالك من مالكنا الله أي استدرجهم أسباتشو مالكنا وجازاهم جزي ستاتشو أسباتشو أمجم مكتاتشو أدرجة لاناتشو لك فروسسون قطلو هيدك أكسيدر سنو إن داين نسوا دي الله زم إلا الله استدرجهم أسباتشو ما أسبات مالك تقلاتشو يمتاردين إنساسا يمجبو ياتكتو تولو تولو لمن فوالا لردني كربنو الله كدراج بالله ومكر الله اللهم أدمى أدرجة إنكم أدمى أدرجوا عيسى لمقدر اللهم أدمون هذا أي استدرجهم أتباتهم وجازاهم من ستاتهم كفياتهم يجاتهم ستاتهم على مكرهم بسيراتهم يجاتهم ستاتهم فألقى على أسكمت الله شبه عيسى يعيسى من سلا أسكمت على غيره بليلو أكل يعيسى من سلا كوج ربنا تيقظ ورفع عيسى إليه عيسى نودى راسه وسده عيسى نودى راسه وسده عيسى اللي قالت يقبون سوية ليزي يقبون سوية جل وضع فألق عليه شبه عيسى عيسى مسيط في جبات فقرزوا ما عفنتو أكمامته كله عيسى كتب بك ياجو عندما مكو تراب شوال يا عيسى نو عار اللم ايه عيسى لي مثلا كتن وشي لكن يتقبع بس برسوا فتخل سوال ما انت يترسلو ما ننزل في قولي ماذا ورفع عيسى عيسى نوصله الله إليه وجراسه عيسى نانستانا للنفس فراتشون أصفاتشون ستاتشو فألقى شبه عيسى يعيسى مثل على غيري بل لو صولا أسكمتا يعني سويني سكبه على تسكل المال اللي يتسكل أقال الله يتسكل وليس عيسى نفسه عيسى سيهو هو الذي أراد أن يأخذ عيسى ويقتل عيسى السنة ويستكيره فغير وجهه على وجهه على مثل عيسى ماذا والذي والله الله خير الماكرين كثيرين يتشلوا يتشعلنوا عصفان مستد يميتل جيتانو أي أقواهم برتو جيتانو وأقدرهم شلوتان لهم جيتانو يبال تشعينو مالتنو أقدر أقوى سطلات تجرينو وأقدر سطلات تجرينو على إصال الضرر قداتن بماجرس السيبال تشعي السيبال تحيلنو الله ألينيا بما يستحقه لم يجبه أقل من حيث لا يشعر بان سبتك او ملكو بما يوك او ملكو ولا يحتسب بان سبتك اكتر او ملكو لا تسبت على الله والله الله خير الماكرين كثيرين يتلو يتشعل جيتانو سيران عطفان دمستك اي اقواهم برتو واقدرهم يميتل جيتانو على اصال الضرر وداتن بماجر بما يستحقه لم يتجبه اكل من حيث لا يشعر بما يوك او اكتر ولا يحتسب كما يتعرف أرواك بعد هذا السبت على الله أتفاون بالذين نحن ندعو الله تعالى على أن يذهب بهؤلاء المجانين ما توبنا لهم الله إن بيت أتفاون من اللي سندال لبت أوكال إن بيت من اللي سندال لبت أوكال إن شاء الله أيكال. وقوله يميلون قال لي ومكروا آثروا على الكفار الذين النجا آثروا أدمى أجرقوا ومكروا أدمى أجرقوا إنما الكفار الذين نذاك هجانوا تعالفوا على قتل نبي الله صالح نبي الله صالح لم يجدل يمالوا في السماء ما نستوز وقالوا تقاسموا لنبيتنه وأهله وعلا فما مالوا عزوا أبيتوا عزونا بيتسبونا أتنا درقوا لهم فبابالنا ارسبت قال تجبافوا ما أن اللي ما سكرتنا عزوا بيتوا نبي الله صالحنا بيتسبوا سبتين بيتسبونا لم يجدل ثم لنقولن لوليه هذا فالذالي وليه لو أنه سلعه قبابيسو لسو وقنوش لسو قبيلاو سنلاشو أنه ما شهدنا مهلك أحد إن يكو يسكن تفاتا تفاتف نم على ينم ما ندر سبت ما نتخو ما نوند زبودا تادر رسو بلو خوالا عبرو لمشوه مالك إن نادر قلن سباب لو نتبر عسير ومكرو عد ما دردو نبي الله صالح إلا مشهد على الكفار الذين النزا كهجانوا كحالفوا يتمامالوا على قتل نبي الله صالح نبي الله صالح إلا مجدل عليه السلام يا الله سلام بتفكروا رجيهن الناس وأهلا نبي الله صالح وأهلا إن يا نبي الله صالح من بيت السبل مجدل يا خير السور خفية فجبتك مالك فجبتك لمجدل يا خير عخير السور عخير عدم ما نصب فجبتك لمجدل خوفا من أوليائه يسون وداجوش النازندوش فرتو مالك فجبتك لمجدل يا النفاس تاتو من دنو خوفا من أوليائه يا قبابيون يسون زمدوش فرتو الدولية تستيالوتن يسون بيت السبل ناسون ለዚህ ከምተው አጣድሎ ይወጡና ኋላ አብሮ ለመጫጫህ ማለት ነው። ማን ነው ደፋር ማን ነው እንደዚህ ያደረገው ኡኡታውን ለመልቀቅ ኋላ ከወጡ በኋላ አፌሩ እጭ ሲንሴራ አፌሩ ወመከሩ አይል ኩፋሩ الذين تحالفوا يتمامالوا على قتل النبي الله صالح نبي الله صالح لمجدل واهلي بيتسبوتهم لمجدل خفيه كذبت خوفا فرتوا من اولئك يكون زمدوت فرتوا زمدوتنا كاري ያሉትን ዘመዶች ፈርተው ማለት ነው አፌሩ አድማ አደረጉ ወመከርና እኛም አድማ አደረግ መከረ እሚገርም አድማን አደምን ይላል አላህ ይገር መከረ ያለው መከራ አደረገው አል ዴፊኒት አርቲክል ያልገባበት ምንን እንጓምን ይዝልና ክብደት ክብደትን ይዛይ ፈጣን ነው ወመከርና መከረን እሚገርም ሲራኛ ማከረ ዳዘይናሁም ከፈልናቸው ዲፊዕሊህን በድርጊታቸው ከፈልናቸው ሃዳ በዚህ ድርጊታቸው ከፈልናቸው فأهلكناهم أودمنا الشو ونجينا نبينا ينيا النبي آدان نونس أود علينا نبي الله صالح النسم دان نبرد وقامرهم هزو خير أستحو جارهم إنه نبي الله صالح إلا مجدل يسمى مالو في ثمرة السوج لليتو سكمي قبال الله شو الناس هو سكمي تنيا دبس واشو السملو قبسو ندر هزو واشو فطبق الله عليهم الغار واشوان الله فطبق الباسي هزو عندكو ليلو سيدد مو يوتر في مكان لكو وهم الذي سيرنيو سيناثر نباكو سيرو سيرنيو تو ومكرنا مكرن انيام النيجر مسيرا اخر عدم وهم الناس لا يشعرون سايوكو عندو كيت الجمت سايوكو تدنجر سايوكو في مكرنا ينيان سيرا سايوكو تدنجر نوتو كان نباك وقوله يا الله قال انده لان انهم اي كفار قريش يا قريش الوساوت يسيدون كيدا سيران يا سيران أيام كورونا ياسير الله لإذكار ما جاء به محمد صلى الله عليه وسلم نبي يزيمت وتنجن لما تبلاشت ودك أنا قلت لما أجل من الدين الحق بأونتني حق أونتني أبوهون الدين نبي عليه الصلاة والسلام يزوتي مرسوطن ودك لما أجل ياسيرون أفضل إنهم النسو هاي كفار قريش يقريش كهجان يكيدون كيدا يكيدون ذربنا يكيدون من هذا الكون الدار ياسيرون الدار كيدا سيراني أسيرو نبار أيام كورونا يعجمو نبار لإبطالي ودك لما جد لما تقافر ما جاء به محمد صلى الله عليه وسلم نبي زوتي متوثن من الدين الحق أونة أني حيمانوت نبي زوتي متوثن أونة أني حيمانوت ودك لما جد ياسيرو نبار ويمكروا الذين كفروا على أي ليثبتوك أو يقتلوك او يخرجوك صوت ما دل على الله عندنا ان زي كادو سوت بانت لا عاد ما يدرجو نبر انت من لما در يثبتوك انت لما سر او يقتلوك وانت لما قدم او يخرجوك ويك هاجر لما سال يتش صوت سوا قربالك الناس دار الندوة ميبال بوتا لينو عاد ما ونيا دردو تتبتبو يتاثر تبالا ما تاثروا من ما اواتام او تلا يالك يسدعوا يستفتانو እሺ ይባረር ቢባረር ምን ሌላ ሀገር ንግስ ይመጣና ይዋጋና እሺ ይገደል ይገደል ያልስልቻን አመለካከት ያመጣው ማለት ወይ ኢብሊስ ለዓነቱ الله عليه ኢብሊስ ነው እቺን ያመጣው እቺን ይሄን አይነት አስተያየት የሰጠው ኢብሊስ ነው ፈካነ ከሐደረ አቡ ታውላይ ተሳክቶ ነበር ከአንሁ ሸይኹን ምን መሻይኽ ነጅ ከነጅ ለመጣ ሽማግሌ መስሎ ሰላም ብሏቸው ገባ ይሄንኛው መገደሉ ነው ጥሩ ከገደላችሁ ዳዕዋው ከስሩ ይባላሻል ይቋረጣል በቃ ተጠቀማላችሁ ማለት ነው ምን አድርጓላችሁ አንድ ምክር መከራችሁ መሐመድን መግደል ከፈለጋችሁ አንድ ሰው እንዳይገለው አንድ ሰው ከገደለው የዛ ሰው የቀቢላ በመሐሽሙስ መዋጋት ይችላል ይይዙታል። ከየቀቢላው 10 ወጣት ምረጡ አላችሁ። 10 ወጣቶችን ምረጡና 10ም ወጣቶች ሰይፍ ሰጧቸውና 10ም የቅትሉነሁ ኢፍለተ ረጅል ዋሂድ ያንድ ሰው አመታት እንጂ ያንድ ሰው አገዳደል ባንድ ላይ 10ም ባንድ ላይ በተመሳሳይ ሰዓት ታሳረፉበት 10 ጎበዝ ነው የገደለው 10 ቀቢላ ነው የገደለው ማለት ነው። በኑ ሐሽሙት የመሐመድ ዝርያዎች ደግሞ 10 ቀቢላ ላይ ጦርነት መስጠት አይችልም። የዛን ጊዜ ምን ይቀበላሉ? ሱቃ ካሳ ይስጥም ይላሉ። በካሳ ይወድላቸዋል አረፋች ማለት ነው። ሸሩ ይበተናል ማለት እብሊስ ነው የነበረው። ነብዩን አለይሂ ሰላቱ ወሰለም ለመግደል ቤቱን ከበቡ። እነዛ 10 የተመረጡ ወጣቶች ግን ተሳካላቸው? አልተሳካም። ነብዩ አለይሂ ሰላቱ ወሰለም አለይን ቦታቸው ላይ አስተኙና ወጡ። ረግጠዋቸው ነው ሄዱ። ረግጠዋቸው አቧራ እየረጭባቸው ባጠገባቸው አለፉ። እንቅልፍ ውስጥ አይናቸው የተከፈተ انهم كفار قريش يكيدون كيدا سيران يسيرالو ايمكرون يا ادما يادرغالو لابطالي خنتنا ودق لماجد لمابلاشت ما جاء ابي محمد صلى الله عليه وسلم لماجنا قف ما لكم الابطالي ما جاء ابي محمد صلى الله عليه وسلم نبي يزوت يمتص الملك من الدين الحق ونتنون عينه واكيد كيدا اني من دزو ادما ادرغالو كيدا ايلنيا برتي يكونن سيرا اني ما سيرالو ايات تدريجهم اسباتشوالو واجازهم كفيا يجاسون ساتشوالو على كيدهم بسيراتشو لك فأخذهم إيزاتشوالو على غرة دنجت مالك دنجت إيزاتشوالو وهم الناس لا يشعرون سيوقف دنجت إيزاتشوالو دنجت سيرام يوجهين من دنو مالك طرونو مندوح منو مذموم منو طرو منو مدفونو መጥፎ ነው ሁለት ባህሪ ነው ያለው ሲራ ሁለት አይነት ግጭት አለ ጥሩ ነው መጥፎ ነው መንዱህም ነው መዝሙምም ነው ማለት ነው መንዱህ መንዱህ ለአላህ ይገባል መንዱህም እንደሚሆን ግዜ ነው ለሴረኛ አጠፋ መስጠት ማለት ነው ሲራ ለሚያደርግ ሰው አጠፋውን መስጠት ይሄ ጥሩ ነው ምንም ለማይገባው አካል መስጠት ደግሞ ይሄ ሲራ ምንድነው ይሄ መጥፎ ሲራ ነው መዝሙም ነው ይሄ ለአላህ እንደዛ የለበትም አላህ ምንም በማይሰራ ሰው ላይ አላህ በዒባዳ ላይ የቆመን ሰው አላህ በጥሩ በሱና በእስላም ላይ የቆመን ሰው ላይ ጥቃት አያደርስበትም አላህ ለዛ ነገር መቀጣጫ አያደርግም አላህ አላህ ለሚገባቸው ሰዎች ነው የሚጠቅሙ ምን አገል ጂሃድ ነው ይገባዋል ይሄ ባህሪ ማለት ነው ሲፋን ስም አይሆንም ስም አይሰጥም ሙቀየድ ስለሆነ ስም አይሰጥም ስም አይሰጥም ምክንያቱም ይሄ በሙቀየድ የሚደረግ ነው እነዚህ ባህሪያቶች ሁሉ ይገቡታል አላህ ብዙ ባህሪ አለው ብዙ ባህሪያቶች አሉት ብዙ ቨርቦች አሉት የተገለጸባቸው ወላችን ስም አይሆንም ወአኪዱ ብሏል አኪዱ ሙተከልም ነው አሴራለሁ አለ ሴረኛ አይባልም ወየምኩሩ ወየምኩሩ ወመከረላህ ብሏል አላህ ማኪራ አይባልም ካኢድ አይባልም ሻኢ አይባልም ሙሪድ አይባልም ሷኒ አይባልም ካኢል አይባልም እዚህ መሳሰሉት አለ ሙስኪን አይባልም እዚህ መሳሰሉት አለ ግን አጥና ሁሉ እኔ የሚል ፈርድ አለ ሁሉን ነገር አረጋግጦ አጥንቶ ይሰራል ይላል ሱና አላህ ለቲ አጥና ሁሉ ሁሉ ስለምን ፋኒ አይባል አይባል መጥፎም ነገር የሚመጣበት ጊዜ ያጋጣሚ አለ ካኢድ ብንለው ሸረኛ ማለት ሸረኛ የሚል ባህሪው አይደለም ለሸረኞች ሸረኛ ነው ለሸረኞች አጠፋ ይሰጣል ሙቀየድ ስለሆነ ሲፋ እንደመጣል እንጠቀመዋለን ከሲፋ ላይ ግን ስማውጣት አይቻልም ስምቋሚ ስማውጣት አይቻልም አንገታችሁ ያልታችሁ ለአላህ የሚሰጡ ብዙ ቨርቦች አሉ እየተጠቀማቸው ብዙ እየተጠቀማቸው ቨርቦች አሉ እነዛ ከነዛ ቨርቦች ላይ ስማናውጣ ለምሳሌ ወየምኩሩ ወመከሩ ወመከረላህ አለ ከዚህ ላይ ስንብናውጣ ምንድነው የሚሆነው ማኪር የሚል ስንብናውጣ ነው አይደል አይሰጥም ማኪር ለምን ሙቀየድ መዝሙምም ነው ይሄ ማኪር የሚለው ስም ሁለት አይነት ትርጉም አለው ጥሩም ነው መጥፎም ነው የትኛውን ሰጣለህ የግድ ከባሪ ጋር ከከተት ጋር ተያይዞ የሚመጣ ስለሆነ ባሪ ነው እንጂ ምን ያለበት ቋሚ ስም መሆን የለበት አልገባችሁ ማለት ስሞቹ ሙሉን ባህሪውን ይገልጻሉ ከስምና ከባህሪ ማንኛው ይሰፋል ባህሪንም ይሰፋው በጣም ባህሪ በጣም ይሰፋል ክርስቲያኖቹ በጣም ትንሽ ናቸው። ባህሪ እኮ ቁርአን ውስጥ ያለ ባህሪ በሐዲስ የተነገረን ባህሪ ሱብሃንአላህ በጣም ብዙ ነው። በጣም ብዙ ለምሳሌ መየሻ እንላለን ኢንሻአላህ አላህ የሰ እንላለን አይደል? ሻኢን የሚል ክርስቲያኒ ግን አይወጣለት እ ፈዓል ሊማ ይሪድ ይላል ሙሪድ የሚል አናወጣለት ጀዋድ የሚል ሙዕጢ የሚል አናወጣለት እነዚህ መሳሰሉት ክርስቲያኒ ይላል ስነ አላህ ይተብሏል ሷኒ አንለውም ፋዒል አንለውም አላህ ፈቂህ አንለውም አሪፍ የሚባል ነገር ስም የለውም እንደዚህ እንደዚህ አይነት አናወጣም ያልተሰጠን ነገር አንናገርም ስም አድርገን ማውጣት አይፈቀድም አልገባችሁ ምን ስለሆነ መሰላችሁ መጥፎም ጥሩም ትርጉም ስላለው መጥፎም ጥሩም ትርጉም አለው አቻይድ ምን አያት ከነዛ አንቀጦች የምንረዳው ነገር ምንድነው ፊሃዲል አያት አሁን በቀራናቸው አንቀጦች ውስጥ የምናገኘው ነጥብ ወስፉላህ አላህ ተገልጿል በልመክሪ በቴራ ወልከይዲ በአድማ ወንስበቱ ዛሊክ ኢለይ ይወደሱ መጠጋቱንም አግኝተና ስብሃና ራሱ ወደ ተገባው ጌታችን ተጠግተዋል እነዚህ መክር አድማ በሉ ከይድን ሴራ ወይም ተንኮል በሉ ለተንኮለኞች ተንኮለኛ ነው ለአሳፊዎችም ያሾፋል አይደለም ወኢዛ ለቁ ለዚነ አመኑ ቃሉ አመና ወኢዛ ከለው ኢላ ሸያጢንህም እና ማዕኩም እነማ ነህኑ ሙስተዚኡን አላሁ የስተዚኡ ቢህም ወየሙድሁም ፍቅሪያንህም ያዕመሁን አላሁ የስተዚኡ ቢህም አላህ ያሾፍባቸዋል ምን ይሰጣቸዋል ማለት ነው አጠፋ ይሰጣቸዋል ማለት ነው አላሁ የስተዚ ሙስተዚ የሚል ስያሜ ያናወጣም ከዚህ ላይ ዩኻዲዑን አላህ ወሆ ኻዲዑሁም ይላል አላህ ኻዲዕ ነው ኻዲዕ የሚል ባህሪ መጥቷል አላህ ኻዲዕ ነው አይባልም ማለት ይችላል ለሙኻዲዕ ነው ኻዲዕ የሚሆነው ለሙኻዲዕ ለአታላይ አታላይ ነው ለአሷፊ አሷፊ ነው አጠፋ ይሰጣል ማለት ነው ስያሜ አድርገን ቋሚ ስያሜ ተደርጎ ግን አይሰጥም ማለት ምን ስለሆነ ነው አልኳችሁ ጥሩም ትርጉም መጥፎም ትርጉም ስላለ ይሄኛው ደግሞ ሙቀየር ነው ማኪሩን ለመየምኩር ሙስተዲኡን ለመየስተዚእ ሙኻዲዑን ለመየኻዲዕ እያልን ነው ሙቀየር ነው ከሆነ ነገር ጋር ተያይዞ የሚመጣ ነው አላህ ገባሽ እኮ አሻሂድ ምን አልአያት ከነዛ አንቀጾች የምንረዳው ፊሃዲል አያት እነዛ አንቀጾች ውስጥ ወስፉላህ የአላህ ባህሪ ተነግሯል ፊ ቢል መክሪ በአድማ ወልከይዲ በሴራ ወንስበት ذلك ይህን መደገፉና መጠጋቱን ኢለይ ወደ ጌታችን እንደሚጠጉ ስብሐና ተራፍ ወደ ተገባው ጌታችን ሐቂቀተን በእውነታው አላባቢ በዛው በትርጉሙ ነው አላባቢ በትርጉሙ ነው በመጃዝ ሰምነው ወርቅ ነው ሌላ ትርጉም አለው የለም አላባቢ ነው በተቀመጠለት መክር ለሴራ ነው ትርጉሙ የተቀመጠው በሴራ ነው የምንተረጉመው ከይድም እንደዚሁ ለአድማ ነው በአድማ ነው የምንተረጉመው ኸዳአም ለምንድን ነው የተቀመጠው ማታለል ነው አይደል ለማታለል ብለን የምንተረጉመው ፈኢነል መክረ መክር ማለት ትርጉሙ አድማ ማለት ወይንም ሴራ ማለት ኢፋሉ ሸይ አንድን ነገር ማድረስ ነው የሆነን ነገር ማድረስ ነው ኢለለገይ ለሌላ ሁለተኛ አካል ላይ ማድረስ ነው ቢጠሪቅን ኸፊይን ስውር በሆነ መልኩ ስውር በሆነ መንገድ የሆነን ነገር ለሌላ አካል ላይ ማድረስ ሴራ ይባላል እና አላህ ሴረኛ ነው እንዴ ሴረኛ ነው አላህ ምንድነው የምንለው ለሴረኞች ሴረኛ ነው ነአም ራሱን ተናገሯል ለሴረኞች ሴረኛ ነው وكذلك እንደዚሁ አልከይዱ ከይድም እንደዚሁ ነው ከይድም እንደዚሁ ነው ሴራ መክርን አድማ ካላችሁት ከይድን ሴራ ብላችሁ ሰዱት ወይም ተንኮል ብላችሁ ሰዱት ያው ነው ትርጉሙ ወልሙኻዲዓ ማሳለል ወልመክር አድማ وكذلك እንደዚሁ ነው አልከይዱ ሴራ ወልሙኻዲዓ ማሳለል ወልመክር አድማ ያው ነው በዚህ ነው የምንተረጉመው አላ ሐቂቀት ነው የምንተረጉመው አላ ሐቂቃ እንተረጉማለን ለምን ሰለፉን ሷሊህ ወይንም ኢጅማ አል ሰለፍ አለ የሰለፉን ሷሊህ ኢጅማ በዚህ ላይ ነው እንዴት አወቃችሁ ኢጅማ አለ አውና አን ኢጅማ አለ አቡበክር ሲድቅ ቁርአኑን ቀርቶታል ዑመርም ቁርአኑን ቀርቶታል እና አልይም ቁርአኑን ቀርቶታል ሁሉም ቀርተውታል ያሁሉ ሰሃባ አንዱን ሰው የሚገርመው ነብዩ ሲቀሩላቸው ተመሳሳይ እውቀት አይደለም ያለው አዕራብዩም ፍየል በግረኛውም ጠባቂ መጥቶ ቁርአኑን አዳምጦ ገብቶት ነው የሚሄደው እዚህ ላይ ሙኻዲዓ ማለት ምን ማለት ነው ረሱላህ ብሎ የጠየቀ የለም ለምን ኺዳዓ የሚባለው ነገር አላዋሂድ እኛ አእምሮ ውስጥ መጀመሪያ ቀድሞ የሚገባውን ትርጉም ተረድተው ነው የሄዱት ያንን ነው የምንረዳው አላሐቂቀት ወላኪን ለይሰ ከልበሻ እንደ ሰው አይደለም የሰው ልጅ ሄራና ይሄ ይለያ አጣፋ ነው የሚሰጠው ወልከይዱ ነውአን ከይዱ ሁለት አይነት ነው ቀሪሁን መጥፎ መጥፎ ሴራ አለ ወልከይዱ ነውአን ሁለት አይነት ከይዱ ሁለት አይነት ሴራ ነው ያለው ቀሪሁን መጥፎ አለ መጥፎ ምንድነው ወሆ ኢፋሉ ذلك ተንኮልን ማድረስ ነው ሊመላ ይስተሐቁ ለማይገባው አካል የሆነን መክሩህን መጥፎን ነገር ማድረስ ነው ኢፋል ማድረስ ሊመላ ይስተሐቁ ለማይገባው አካል ይሄ መጥፎ ነው وحسن طرم الله قريح قريح እንዳለ ሁሉ وحسن طرم سيرا الله طرم سيرا سيرا ብሎ ጥሩ ነገር አለ አለ በጣም አለ የቋንቋ ችግር እንጂ سيرا ብሎ ጥሩ ነገር አለ سيرا ጥሩ አለ ካሴራ አለ ለመየም ተምኩር ወጥድን ይሄማ እንደውም ጥሩ ነገር አለ اذا مكرت عليك الاحباش تمكروا عليها سريا قبل ان تعرفه فكيف تجادلها فكيف تقاومها فكيف تقوم امامها يجب سيرا ما سيرا لبعضك አንድ ነገር ልንገራችሁ አሊ አምር ኢብኑ ወድ የሚባለው ሰው ይጋለ ሙባረዛ አደረገ አንድ ጊዜ ጦርነት ላይ ሙባረዛ ማለት በደድር ጦርነት ላይ ታቃላችሁ እና ሐምዛ እና አሊ ወጥተው ከዛም ከእንትኖቹ ከቁረይሾች ወጥተው ሙባረዛ ሶስተው ይተጋለዋል አይደል ያን ሙባረዛ ማለት መጀመሪያ ጦሩ ማጫሪያ ማለት ነው ሲገደል የሚገደልበት አካል ከዛ ያለው ቡድን ልቡ ይሰበራል ጦርነቱ ገና ሳይጀመር ወኔ ይተጋቸዋል ልክ አምር ኢብኑ ወድ የሚባለው ሰውዬ አደገኛ መልተኛ ተዋቂ ማንንም እንዲያፈረው የለም ማንንም የለም አልይ ብቻ ነው ደፍሮ ወጥ አልይ ወጥለት እሱም መጣ ከነዛ በኩል ነው አልይ ሄዱ መካከል ሜዳ ላይ ነው የሚገናኘው አልይ ፈቶረፋ አለ ወጣት ናቸው ገና ታዋቂ ነው ሰውዬ አልይ ሴራፌር የሆነ ተንኮላፌር ምን ፈቶረፋ አልይን አለ አምር በአምር ላይ ጮህበት እንና خرجت لأبارز رجلي እኔ ሁለት ሰዎችን ለመዋጋት አይደለም የወጣሁት አሉ። ዘወር አለ ሰውየው ለማየት ብቻውን እኮ ነው አንደረደሩና አሉ ወደቀ። ሲመለከት የነበረው ማን ነው? ሁለተኛ ሰው እኔ ጋር ተከተላል እንደብሎ ተናደደ። ደግሞ ለአልይ ሁለት ሰው የሚልጣው ይሄ ነው። ዘወር ብሎ ሲመለከት ቀሉ በመካከል ማለት ነው። ለምን አልይ ምን ሊያደርግ ነው የመጣው? ሊገል ይባል ጋር ይቀበል አይደለም ነው ሰው ምን ማድረግ አለበት? ተሳሉ عليه الكيف لكل فائد له كيد قرو سيرا الله سيرا كله براسه مطفو አይደለም يتتمكو على الاحباش كما مكرت عليه يجد سيرا تسير الله اسم قبيح وهو ايصال ذلك لمن لا يستحق وحسن ملكام سيرا الله وهو ايصاله ما ادنس له الى من يستحق لم يجب اكل عقوبه له قطعه له قطعه لذا سويه لما يوقو ملك السليم عليه وحسن ዝርክርኩና አይደል ምንተራው ነገር እየነገርኩ ለአደባባይ ምን አለ ለዛ አይደል ያ ከይዳ ይባል ምን ማተፋል ያፈር ተፈተ ያለሙነ ሁሉማ ተፈጥ وحسن وهو إصاله ما درس له الى من يستحقه ለሚገባው አካል ማድረስ ነው ጥሩ إصاله ያንን መጥፎ ነገር ማድረስ የማይፈልገው ነገር ማድረስ እሱ የማይፈልገው ስላነው ጥሩ ነው ይፈልገዋል الى من يستحقه ለሚገባው አካል ተቆበተ ነው መከታተል فالاول يمجمرو لما يتجبو اكل عند النجر مدرس يمذموم نو وقت نو والثاني ሁለተኛው ግን ለሚገባው አካል ማድረስ መንዶህን መንዶህን ይሄ በጣም የሚወደድ የሚሞገስ ነው የሚበረታታም ነው እሺ ከአይነ ሴራ እኛን ልጅነግጣለን ቋንቋ ቀባብ ስለሆነ ሴራ ሴራ ብለ ኸይራል እንዴ አው አለ ይገርማል ወረቡ تعالى ጌታችንም ለአያሉ ጌታ انما يفعل የሚሰራው የትኛውን ሴራ ነው ምን ዛሊከ አሁን ካሳለፍናቸው ከሁለቱ ሴራዎች ለማይገባው ለሚገባው ለና አሳልፈናል አይደል ማዩ አህመዱ አለይሂ የሚወደድበት ነው የሚሰራው አላህ አድለል ፍታዊነት ነው ምንው ከሱ ሆነ በፍታው ነው የሚሰራው አላህ ወህክማ ጠበቡ ነው አላህ አላህ ጠበቡ ነው ጠበቡ በማውቁት መልኩ ባልጠበቁት መልኩ ይመጣባቸዋል በጠበቁት መልኩ ሊመጣ ይችላል አላህ ለምን ዘባር ነው አሸናፊ ነው ቀሃር ነው አምባገነን ነው ሀያሉ ጌታ ይችላል አምባገነንነቱም እንደኛ የሚያስጠላ መጥፎ አይደለም ለምን ጌታችን በፈጠረው ነገር የፈለገውን ማድረግ መብት አለው አለው የራሱ ነው ለብቱም የራሱ ነው ግን ለሴረኛ ሴራ የሚያደርገው ለምንድን ነው እንደኛ ቅጦት አይደለም እኛ በሴረኞች ላይ ሴራ ብናደርግ ጥሩም ሴራ ቢሆን ሲለፊት ሌላ ነገር ይነካብናል ወይ ሆነ ነገር ይመጣል ምናምን ተብሎ ሊሆን ይችላል አላህ አናደርም ወህክመተ ነው ለጥበብ ነው ወ ተዓላ ለላጃሉ ጌታችን ይቆዙ ዛሊም በደለኛን ይዟል ወልፋጅር መጥፎ አመጠኛን ሰው ይዟል ምን ሀይቱ ላይ ያፈቲ ባልጠበቀው መንገድ ባልጠበቀው መንገድ

ገባችሁ አልኳችሁ የኪዱነ ከይዳ እነሱም ያፈራሉ ወአኪዱ ከይዳ እኔም ማፈራለሁ አለ ካኢድ የሚል ስም አናወጣለትም ፈረኛ ብለ ወማ ተሻኡነ ኢላ አይሻ አላህ ይላል በርብሩ ሻኢን የሚል አናወጣለትም ፈአሉን ሊማ ዩሪድ ዩሪድ አለው በርብሩ ሙዳር ዘርብ ነው ሙሪድ የሚል ስያሜ ስም አናወጣለትም ይሄ ማለት ነው ስለዚህ ወልፊዕሉ በርድ አክሽን አው ሰው ይሰፋል ምን አልስ ከስም በጣም ቁጥሩ ይፈታል ወለሃዛ ለዚህ ነው አጥለቀላ አላህ ሰጥቷል አጥተቀማል አላነፍሲ ለራሱ ተጠቅማል ከፈአለን ብዙ ወርቦችን ተጠቅማል አላህ ለኔ ተሰመንንሃ ከሷደር ስም አላወጣ በእስማ አልፋኢል በስመ አልፋኢል መልኩ ግን አልመጣ ይሄ ገብታችኋል እ አልገባችሁም ለምሳሌ ከአራደ አራደ የሚለውን አራደላ ወመን يريد الله ይቀጥላል ቁርአን ላይ ያለ ወሻአ ሻአ የሚል ቨርብ አለ ግን ወለም ይሰመ ጌታችን አልተሰየመም ይል ሙሪድ ወሻኢ ሙሪድ የሚል ስያሜ ሻኢ የሚል ስያሜ አልተሰጠም ሻኢ ፈላጁ ሙሪድ አሳቢ ፍላጎት ያለው ማለት ነው አይደል አላህ የሻውን ያደርጋል ይሻል ሽቷል ይሻል ይያል እንናገራለን በብርታ አክሽ ለፓስ ለፕሬዘንት ለፊውቸር እንጠቀማለን ዘርቡ ግን ስያሜ አድርገን አናመጣው ገብታችኋል አገላለጹ ያለው ገብታችኋል ገብታችኋል ለምሳሌ አጥቀነ ከሚለው ላይ ምን አላወጣም ይያችኋል ሙጥቂን ምን አላወጣም አንዳንድ ሰዎች በቁርአን ውስጥ እና ሐዲስ ውስጥ ስለ አላህ የተጠቀመውን ዘርብ ሁሉ አውጥተው ካንዲ ስለላይ ሲያነሱ ይችላል ታዲያ غيره ይሄ ደሊል የለም አይቻልም ነው ማለት ነው ወከዛ እንደዙ መከረ ወይም ኩሩ መከረ የሚል ዘርብ አለ አደመ ወይም ኩሩ ያድማል ወአኪዱ ከይዳ እኔ ማሲርን አፈራለሁ ይላል ولا يقال ايثال الله الماكر ادمنيا والكائد سيرنيا ايثال لان مسمياتها مكنيات من الذي يتسجم بتاكل تنقسم يتكفل سيانوش يتكفلوا ترغماتهم الى ممدوح وجه طرونا ومذموم وجه وجه يتكفلوا ذنب الكائد وينم سيرنيا بنلو الله هو بمتهم عبر يتكفلنا لذلك ضربهم بك اكشن بك نتتقمال لنجي سمع النادر كبير رب الله يتوفيك السلام عليكم ورحمة الله وبركاته كتابي يتأثى كتابي يتعلم